والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه ومن تبعهم بإحسان إلى يوم الدين. أما بعد، فالسلام عليكم ورحمة الله وبركاته. سمع الله يا جماعة، سمع الله، سمع الله. خير، مرحبا مرحبا، خير. زاري إن شاء الله بالله فقد የምንማረው ሱረቱል ሙናፊቁን የሚለውን ነው። ሱረቱል ሙናፊቁን መደንየቱን ሱረቱል ሙናፊቁን ነብዩ ሰለላሁ ዐለይሂ ወሰለም ወደ መዲና ሂጅራ ካደረጉ በኋላ የተወረደች ነችና ሱረቱል ሙናፊቁን ስለ ሙናፊቆች ዝርዝር ጉዳይ ተናገራለች። اسكي سورة المنافقون إذا جاءك المنافقون قالوا نشهد إنك لرسول الله يميلون آية على مردات إذا جاءك المنافقون منافقوك بمتوه قزي قالوا إيهي لو دفيت مكستنا قرهونو الله بصيغة ماضية يعني تناقروا يمتوهل إذا جاءك مالت إذا جاءك بمتوه جزينو اندقنا دقمو يممتأتا تشونا مالتا تشو ارقت أن ياسيهون دقمو بصيغة ماضية جاء متا مالتنو جاء مالت متا مالتنو إذا جاءك بمتوه جزينو إهو ظاهرو ستاينو ግን محقق የሆነ ነገር እርግጠኛ የሆነ ነገር ሲሆን ደግሞ በሚመጡህ ጊዜ ለምሳሌ ምን ይላል አላህ Subhanahu Wa Ta'ala قد افلح المؤمنون ይላል ሙእሚኖች በርግጥ ነጻ ወጡ ይላል ቂያማን ቆሞ አላህ Subhanahu Wa Ta'ala በሰዎች መሃል ፈርዶ አላለፈም ግን محقق የሆነ ሲሆን የተረጋገጠ ነገር ሲሆን بصيغة ماضية ይነገራል خيرا ታዲያ اذا جاءك المنافقون منافقوچ በሚመጡህ ጊዜ قالوا قالوا بيሆንም محقق ስለሆነ ነው ይላሉ انك لرسول الله انه انت يا الله ملكተኛ ነህ ይሉሃል እሺ አሁን የዚህን سبب النزول እኔና ከዛ በኋላ ወንድማችን ሰይፍ ባለፈው ሳምንት በሰበበ ንዙሉ ብቻ ነው እናሳጥረው ወይስ አሁን ካለን ተጨባጭ ህይወት አንጻር የሚናገረው ነገር አለ ብሎ ጠይቆ ነበር። خيرًا ቁርአን ሁሉ ጊዜ ሁሉ ዘመንን ያናግራል ግን سبب النزول ما يتكدنو نبي صلى الله عليه وسلم بني المستلق ودم يبالو غساوج يهدالو ليواغو مالنو بني المستلق اذا بوتا لي بني المستلق بني المستلق የሚባሉ ጎሳዎች ነብዩን ሰለላሁ ዐለይሂ ወሰለም ለመውጋት ተነስተው ነብዩ ሰለላሁ ዐለይሂ ወሰለም ይሄ ዜና ስለደረሳቸው ጦር ቀስቀሰው ከዛ በኋላ ወደዛ ይዘምታሉ። እዛ ዘመቻው ላይ ሙናፊቆች ነበሩና እነኚህ ሙሃጅሮች ስደተኞች እኛ ተቀበለናቸው አገራችንን አካፍለናቸው እንደገና በእኛ ላይ ተሾሙ እያሉ ያወራሉ። የነገሩ سبب ምንድነው? አንድ መሐጃ የተባለ የዑመር ኢብኑ ኸጣብ አገልጋይና አንድ ሌላ አንሳሪ በውሃ ላይ ይጣላሉ። በውሃ ጉዳይ ይጣሉና ከዛ በኋላ መጣላት ሲደርሱ ይሄ ሙሃጅሩ ያ ልልሙሃጅሪን ሙሃጅሮች ሆይ ይላል። ያኛው ደግሞ ያ ልልአንሳር አንሳሮች ሆይ ድረሱልኝ ብሎ ይላል። ከዛ በኋላ ሰዎች ገና ሰይፋቸውን አላስቀመጡም። ሙናፊቆቹ ወሬውን በጣም አናፈሱትና ከዛ በኋላ ሰዎች ሊጋጩ ደረሱ ማለት ነው። ሰዎች ሊጋጩ ደረሱ። አፍዋን አንድ ጊዜ ኸይራን ብስሚላህ ራህማን ራሂም። ሰማችኋል? ያ ጀማዓ ሰማችኋል? ኸይራን መርሐባ። አፍወን እዚህ አቴንሽኔን የወሰደ ነገር ስለነበረ ነው። ኸይራን። ታዲያ ያልል ሙሃጅሪን ያልል አንሳር ተባባሉና ከዛ በኋላ ሙሃጅሮችም አንሳሮችም የረሱትን ጥሪ ሰሙ። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? አፈ ቢዳዕወል ጃሂልያ፣ በጃሂልያ ዘመን ንግግር ጥሪ ትጠራራላችሁን? አሉ ነቢ ሰለላሁ ዐለይሂ ወሰለም። ከዛን አብዱላህ ብኑ ኡበይ ብኑ ሰሉል ረኢሱል ሙናፊቂን፣ የሙናፊቆች ረኢስ ነው፣ መሪ ነው። ይሄ አብዱላህ ብኑ ኡበይ ብኑ ሰሉል ምን ይል ጀመረ? እኔ እኮ አለ ይሄ ሙሐመድ የሚባለው ሰው ከመምጣቱ በፊት ህዝቦቼ ልክ እንደ ኪስራ እንደ ቀይሰር በየአመቱ ከወርቅ የሆነ ዘውድ ጭንቅላቴ ላይ ያስቀምጡልኛል። እኔ አሚር ነበርኩኝ፣ እኔ አዛዥ ነበርኩ። አሁን ይሄ ሰው መጣና እኔ ታዛዥ ሆንኩኝ አለ። ነቢዩን ሰለላሁ ዐለይሂ ወሰለም እንዴት አድርጎ ይጠላቸው እንደነበረ ሱብሃንአላህ። አንዳንድ ነገሮችን ስናነብ ስናዳምጥ በጣም ያስደነግጣል። ባጭሩ ምን ይል ጀመረ? ሰሚን ከልበካ ሊያእኩለክ፣ ውሻህን አወፍረው ሊበላህ ዘንድ። እኛው ያስጠጋናቸው ከእጃችን ያበላናቸው ሰዎች፣ እነሱ ተሿሚዎች፣ እኛ እነሱ መሪዎች፣ እኛ ተመሪዎች፣ እነሱ ተናጋሪዎች፣ እኛ አድማጮች ሆነን በሀገራችን አገራችንን ተሻሙን፣ ሀብታችንን ተሻሙን፣ ስልጣናችንን ተሻሙን እያለ ለነቢዩ ሰለላሁ ዐለይሂ ወሰለም ያለውን ጥላቻ ይገልጻል። ከዚያን እነኚህ ቁርአን አውቃለን ባዮች ይላል ሙሀጅሮችና አንሳሮችን፣ እነሱ ሆድ እንጂ ሌላ የሚያውቁት ነገር የለም። ጠላት በሚመጣበት ጊዜ ወደ ኋላ አፈግፋጊዎች ናቸው፣ ሆዳቸውን መሙላት ብቻ ነው እያለ ተዋጊዎቹ ሙእሚኖች፣ ቃል ኪዳን አክባሪዎቹ ሙእሚኖች፣ ደማቸውን የሚከፍሉት ሙእሚኖች፣ እሱ ግን እንዲህ ብሎ ይናገራል። ሱብሃንአላህ። ከዛን ይሄን ወሬውን አንድ ሙሀጅር አንድ ይሰማና ከዛን ለነቢዩ ሰለላሁ ዐለይሂ ወሰለም እነግራለሁ፣ ለኡኽቢረነ ረሱለላሂ ሰለላሁ ዐለይሂ ወሰለም ይላል። አንድ ወጣት ነው። ይሄድና ለነቢዩ ሰለላሁ ዐለይሂ ወሰለም ሲነግራቸው ነቢዩ ሰለላሁ ዐለይሂ ወሰለም በጣም ይቆጣሉ። ከዛን ይሄ አብዱላህ ኢብኑ ኡበይ ኢብኑ ሰሉል ከዛ ወጣት ኋላ ፋናውን ተከትሎ ይመጣና የአላህ መልእክተኛ እንደሆኑ እርሶ እኛ እንመሰክራለን ብሎ ይናገራል። እና እነኚህ ሙናፊቆች ሲናገሩ ምላሳቸው ከብረት የሰላ ነው። የሚገርም ነው። አላህ ሱብሓነሁ ወተዓላ ሲናገሩ ይገርሙሃል ይላቸዋል ነቢዩን ሰለላሁ ዐለይሂ ወሰለም። እዛ ቦታ ላይ ነው አብዱላህ ኢብኑ ኡበይ ኢብኑ ሰሉል ምን አለ? ለኢን ረጃዕና ኢለል መዲነቲ፣ እኛ ወደ መዲና የተመለስን እንደሆነ ለዩኽሪጀና ያስወጣዋል። አልአዙ ሚንሃ ከመዲና መካከል የተከበረ የሆነው አልአዘለ ያንን የተዋረደ የሆነውን ነቢዩን ስለ ላ ሰለም ማለቱ ነው። እሱን ያስወጣዋል ያባረረዋል ብሎ አለ። በዚህ ጊዜ ልጁ ዑበይዱላህ ነበረ ልክ መዲና ድንበር ላይ ጠብቆ ያናገረው። አያው ላይ ስንደርስ እናወራለን ኢንሻአላህ። ኢዛ ጃአከ አልሙናፊቁነ ሙናፊቆቹ በሚመጡ ጊዜ ቃሉ ይላሉ ነሽሃዱ እንመሰክራለን ኢነከ ለረሱሉላህ አንተ የአላህ መልእክተኛ መሆንን እንመሰክራለን ይላሉ። ወላሁ ያዕለሙ አላህ ያውቃል ኢነከ ለረሱሉሁ አንተ መልእክተኛው እንደሆንክ አላህ ያውቃል። ወላሁ የሽሃዱ አላህም ይመሰክራል ኢነል ሙናፊቂና እነኛ መናፍቃን ለካዚቡን ውሸታሞች መሆናቸውንም አላህ ያውቃል። ኢተኸዙ እነሱ ያዙ አደረጉ አይማነሁም መሐላዎቻቸውን ጁነተን ጋሻ አደረጉት መከላከያ መደበቂያ አደረጉ። ፈሰዱ ከለከሉ ሰዎችንም አን ሰቢልላህ ከአላህ መንገድ እነሁም እነኚህ ሰዎች ሳአ ማ ካኑ ያዕመሉን ይሰሩት የነበረው ነገር ምንኛ የከፋ ነው ይላል። ዛሊካ ይህ የሆነበት ምክንያት እነሁም ሳአ ማ ካኑ ያዕመሉን አላህ የሚለው ዛሊከ ቢአነሁም አመኑ ይህ እነርሱ ያመኑ የነበሩ በመሆናቸውና ሱመ ከፈሩ ከዚያን በመካዳቸው ነው አለ። መጀመሪያ አመኑ ተመሳሰሉ ከዛ ካዱ። ፈጡቢያ አላ ቁሉብህም ክህደትም ልባቸው ላይ ታተመ። ፈሁም ላ የፍቀሁን አሁን እነርሱ አይገነዘቡም ይላል። ወኢዛ ረአይተሁም ስታያቸው ተክለ ሰውነታቸው ፖስቸራቸው ትዑጅቡከ አጅሳሙሁም አጅሳም ጀሞ ጅስሚን ትዑጅቡከ አጅሳሙሁም አለ ጅስማቸው አካላቸው ይገርመሃል። በጣም ረጃጅሞች በጣም ወፋፍራሞች ግርማ ሞገስ ያላቸው ይመስላሉ። ወይ የቁሉ ሲናገሩ ተስማዕ ሊቀውልህም ንግግራቸውን ታዳምጣለህ። ከአነሁም ኹሹቡ ሙሰነደቱን እነርሱ ኹሹቡ ሙሰነዳ ማለት ምን ነው? ኹሹብ ጀምኦ ኸሸቢን ኸሸብ እንጨት ማለት ነው። ኹሹብ እንጨቶች ማለት ነው። ሙሰነደቱን ማለት ምንድን ነው? አስል የሌላቸው ስር የሌላቸው ከስራቸው ተቆርጠው መቆሚያ የሌላቸውና ግርግዳ ላይ የተደገፉ ማለት ነው። የሚገርም አባባል ነው። አንደኛ እዩ ግርግዳ ላይ የተደገፉ ግንዶች ናቸው አለ። ግንድ ነው፣ ረጅም ነው፣ ግርግዳ ላይ ነው የተደገፈው። ከዚያን ስር የለውም። የሆነ ነገር ሲመጣ ይንሸራተታል ወይንም ይወድቃል ማለት ነው። የሆነ ነገር ሲመጣ ይንሸራተታል ወይንም ይወድቃል፣ አስል የለውም። ሙሰነድ መሆኑ መደገፉ ደግሞ የሆነ ነገር ተሰትሮ ማለት ተደብቆ ወይንም በሆነ ነገር ተከልሎ ጊዜን የሚያሳልፍ ነው። ከአነው ኹሹቡ ሙሰነዳ ያሕሰቡነ ያስባሉ ኩለ ሰይሐቲን መዲና ውስጥ ጩኸት በተነሳ ቁጥር አላህ በእኛ ላይ የሆነ ነገር አውርዶ ፈርዶብን ቅጣት ፈርዶብን ነው በማለት ምንድነው ጩኸቱ በማለት ጩኸት ሲነሳ ሁሌ እንደተረበሹ ሁሌ በእነሱ ላይ ይመስላቸዋል። ሁሙል አድዉ እነኚህ ጠላቶቹ እነርሱ ናቸው ሙናፊቆቹ። ፋሕዘሩሁም ተጠንቀቃቸው ሚስጢር አትንገራቸው። ለጠላት አሳልፈው አንተን የሚሰጡበትን አጋጣሚ እየተጠባበቁ ነው ማለት ነው። ስለዚህ ተጠንቀቃቸው አለና አላህ ምን አለ? ቃተለሁም ላህ አላህ የረገማቸው ናቸው ወይንም አላህ ረገማቸው። አና ዩኡፈኩን ወዴት ይጠማሉ እነርሱ? አና ዩኡፈኩን ወዴት ያዘነብላሉ እነሱ ይላል። ጥፋት አጥፍተው ወኢዛ ቂለ ለሁም ለነርሱ በተባለ ጊዜ ተዓለው ኑ የስተግፍር ለኩም ረሱሉላህ የአላህ መልእክተኛ ለእናንተ ምህረት ይጠይቅላችሁ ሲባሉ ለወው ሩኡሰሁም ራሳቸውን ያዞራሉ። ማለት ምንድነው? ፈቃደኛ ያለመሆናቸውን ምልክት ይሰጣሉ ማለት ነው። ለወው ሩኡሰሁም የከጀለ ሰው ኢስቲቅባል ነው የሚያደርገው። ምን ተባለ ብሎ ነው የሚጠይቀው። እነኚህ ግን ለወው ሩኡሰሁም ራሳቸውን እንዲህ ያዞራሉ። ወራአይተሁም ታያቸዋለህ። የሱዱና ማለት ምንድነው? ሰዎችን ከአላህ መንገድ ሲከለክሉ ራሳቸውንም ከአላህ መንገድ ሲያርቁ ማለት ነው። ወተሁም የሱዱና ሰደ ማለት ከለከለ፣ አገደ ማለት ነው። በሌላ ቦታ ላይ ደግሞ ሰደ ራሱን አገደ፣ ፊቱን አዞረ፣ አዘነበለ፣ መንገድ ሳተ። ይሄ ሁሉ ሰደ የሚለው ትርጉም ነው። ወራአይተሁም የሱዱነ ወሁም ሙስተክቢሩን እነርሱ ወሁም ሙስተክቢሩን እቺ ዋውል ሐል ይሏታል። እነርሱ የሚኮሩ ሆነው የሚንጠባረሩ ሆነው ፊታቸውን አዙረው ሲሄዱ ታያቸዋለህ። ከዛ እነኚህን ሰዎች አላህ ምን አለ? ሰዋኡን አለይህም በእነርሱ ላይ እኩኩል ነው። አስተግፈርተ ለሁም ለእነሱ ምህረት ብትጠይቅላቸውም አም ለም ተስተግፍር ለሁም ለእነሱ ምህረት ባትጠይቅላቸውም ያው ነው፣ ልዩነት የለውም። ለን የግፊረላሁ ለሁም አላህ ለእነሱ ምህረት አያደርግላቸውም። ኢነ አላህ ላ የህዲ ልቀውም አልፋሲቂን እነሁ አላህ ላ የህዲ ልቀውም አልፋሲቂን አፈንጋጭ ህዝቦችን አላህ አይመራም። ሱብሓነላህ። እስቲ ከሰባተኛው አያ ጀምረን እስከ መጨረሻውን እንሻአላህ ከትንሽ ቆይታ በኋላ እንመለከታለን። ምክንያቱም ትንሽ ለረጃዕና ኢለል መዲነቲ በሚለው ዙሪያ ምን እናገረው ነገር አለ ኢንሻአላህ። እስኪ ትንሽ ብሬክ ማይክ ፍሪ السلام عليكم ورحمه الله وبركاته ይሰማል? ድምጽ ደረሳችሁ? ማሻአላህ ባረከላህ ፊኩም ጀዛከላህ ኸይር ጀዛከላህ አክቲ ፌሩዝ። ሌሎቹ ወደ ገበያ አልወጡም መሰለኝ፣ እንግዲህ ሻይ ቡና ወይ ደሞ እኛ እናንተ ጋር ምሽት ስለሆነ አያስፈልግም ብላችሁ ነው? እናንተ ጋር ምሽት ስለሆነ ሻይ ቡና አያስፈልግም ብላችሁ ነው? እኛ ጋር ነግቷል። ሁሉም ነገር ቀረብ ቢል ያው አንድም ነገር እናሳለፍም። ባረከላህ ፊኩም ጀዛከላህ ኸይር ጀዛ ሐፊዘከላህ ወራክ ነወርተ ሩም ቀልቢ ቁልቁሉ። ማሻአላህ። ይኸው እንግዲህ ወላሂ ሰው በጉጉት እየጠበቀን ነበር። ምናልባት ትናንትናም ብዙ ሰዎች ሩም ውስጥ ነበሩ። ነገር ግን ፕሮግራማችን ዛሬ ለገባችሁ መልሰን እንንገራችሁ። የጠዋት ፕሮግራሞችን ኢንሻአላህ ለወደፊቱ ሙሉ ሳምንት እንግዲህ እንድጠየቃችሁ ልናደርግ እንችላለን፣ አላህ ከረዳን። ለአሁን ግን በሳምንት ቅዳሜ ጠዋት፣ እሁድ ጠዋት፣ ማክሰኞ ጠዋት በእኛ ማለት ነው በእኛ እና ሐሙስ ጠዋት በሳምንት አራት ቀን ቁርአን ተፍሲር ይካሄዳል ማለት ነው። በዚህ ሩም በኡስታዝ አቡ ያሲር ቅዳሜ፣ እሁድ፣ ማክሰኞ፣ ሐሙስ ጠዋት ማለት ነው። እንደገና ማክሰኞ ሐሙስ ማታና እሁድ ማታ በእኛ ነው። እኔ የምላችሁ በእናንተ ቀንም ይሁን ማታም ይሁን ረፋድ ላይ ይሁን እንግዲህ በዛው ገምቱ። ማክሰኞ ሐሙስ አላህ ሱብሓነሁ ወተዓላ ሰዋኡን ዓለይህም በእነርሱ ላይ እኩኩል ነው። አስተግፈርተ ለሁም አንተ ለነሱ ምህረት ብትጠይቅላቸውም አም ለም ተስተግፍር ለሁም ለነሱ ምህረት ባትጠይቅላቸውም ለን የግፊር አላሁ ለሁም አላህ ለነሱ ምህረት አያደርግም። ኢነ አላህ ላ የህዲ ልቀውመ ልፋሲቂን አላህ አፈንጋጭ የሆኑ ህዝቦችን አይመራም አለ። ለምን? እነኚህ ሰዎች የአላህን ስብሓነ ወተዓላ ዲን የሚዋጉ አላህ ያመጣውን ብርሃን የሚያዳፍኑ አላህ ስብሓነ ወተዓላ ያመጣውን ብርሃን ለማዳፈን ሌት ተቀን የሚሰሩ ሰዎች ናቸው። يريدون ليطفئوا نور الله ብሎ አላህ ሱብሓነሁ ወተዓላ ይናገራል። እዚህ ውስጥ ሙሽሪኮች፣ ሙናፊቆች እና ካፊሮች ይገኙበታል። የአላህን ብርሃን ሊያጠፉ ሊያዳፍኑ ይፈልጋሉ። ነቢዩን ሰለላሁ ዐለይሂ ወሰለም ለማስገደል አብዱላህ ኢብኑ ኡበይ ኢብኑ ሰሉል ከበኑ ነዚር ጋር ተማክሯል። ከበኑ ቁረይዛ ጋር ተማክሯል። በኑ ቀይኑቃን ወዳጆቼ ናቸው ተውልኝ ብሎ ነቢዩን ሰለላሁ ዐለይሂ ወሰለም ነዝንዟቸዋል። ሁም ለከ ብለው እስኪተውት ድረስ ማለት ነው። ታሪኩ ረጅም ነው። ምን ይሉ ነበረ? አብዛኞቹ ነቢዩ ሰለላሁ ዐለይሂ ወሰለም ዘንድ በመቀማመጥ የኢስላምን ብርሃንም ይቀበሉ የነበሩ ወህዩ ሲወርድ የመጀመሪያዎቹ አድማጮች የነበሩት ድሆች፣ ምስኪኖች፣ ብዙዎቹ አህሉ ሱፋ እርዳታ የሚያስፈልጋቸው ነበሩ። ነቢዩ ሰለላሁ ዐለይሂ ወሰለም አንድ ቤት ሰጥተዋቸው አድርገውላቸው ከዛን የመዲና ሰዎች ሁላቸውም ቤታቸው ውስጥ ካለው ነገር ምግብ ይዘው ይመጡና ለነኚህ ሰዎች ያቀብላሉ። ታዲያ መዲና ውስጥ ያሉ ሰዎችን ነቢዩ ሰለላሁ ዐለይሂ ወሰለም ስላዘዙ እነኚህን እንዲንከባከቡ እነሱ ምን አሉ? እነኚህ ሙሐመድ ዘንድ የሚሰባሰቡት የሚበሉት ያጡ ጊዜ ሪዝቅ ፍለጋ ከሱ አካባቢ ይበተኑ የለ፣ ስለዚህ ላ ቱንፊቁ ነው ያሉት። ምጽዋት አታድርጉ፣ አትርዱ። አላ መን ዒንደ ረሱልላህ አዮ የአላህ መልእክተኛ ዘንድ ሙሐመድ ዘንድ ነው እነሱ የሚሉት። የአላህ መልእክተኛ ዘንድ የተሰባሰቡና ከሳቸው ምን ተናገሩ ካሁን አሁን እያሉ የሚጠብቁ ሰዎችም አትርዷቸው፣ ሲርባቸው ከዛ አካባቢ እንዲበተኑ። ደግሞ እሱን ጥለው ከሄዱ ያኔ እርዷቸው። ያኔ ምን ማለት ነው? ሰዎቹ ሙግሪያት የሚያታለል ነገር አገኛቸው ማለት ነው። ሁሙ ለዚነ የቁሉን እነኛ ናቸው ብለው የሚሉ ላ ቱንፊቁ አትመጽውቱ አላ መን ዒንደ ረሱልላህ የአላህ መልእክተኛ ዘንድ ባሉ ሰዎች ላይ በሙሐመድ ዘንድ ባሉ ሰዎች ላይ ነፈቃ አታድርጉ። ሐታ የንፈዱ ማለት ከዛ እስኪበተኑ ድረስ። ከዛን አላህ ምን አለ? እንዴ ለነሱ የሚያቀብሉት ሪዝቅ ሲሳይ ከራሳቸው መሰላቸው? አላህ ስብሓነ ወተዓላ እነሱን ሊመግብ ከፈለገ የሚከለክለው የለም። ወሊላሂ ኸዛኢኑ ሰማዋቲ ወልአርድ የሰማያትና የምድር ኸዛኢን ሀብት ድልብ በአላህ እጅ ነው፣ የአላህ ነው። ወላኪነ ልሙናፊቂነ ላ የፍቀሁን ነገር ግን ሙናፊቆች ይሄን አይረዱም ይላል አላህ። የቁሉን ብለው ይላሉ ለኢን ረጃዕና ኢለል መዲነቲ ወደ መዲና የተመለስን እንደሆነ ለዩኽሪጀነ ልአዐዙ ሚንሃ ልአዘለ ለዩኽሪጀነ ያስወጣዋል። አልአዙ አብዱላህ ኢብኑ ኡበይ ኢብኑ ሰሉል ነው እንደሚለው፣ አልአዙ ሚንሃ ከመዲና ሰዎች ውስጥ የተከበረው የሆነው አልአዘለ ያንን ወራዳ እንደሱ ነብዩን ሰለላሁ ዐለይሂ ወሰለም ማለቱ ነው ያባረረዋል ብሎ ተናገረ። ይሄ ተሰምቷል። ከዛ በኋላ ምን ሆነ መሰላችሁ? ሱብሃንአላህ፣ መዲና ድንበር ላይ ሲደርስ ይህ ሰው ልጅ ነበረው፣ ዑበይዱላህ የሚባል ልጅ ነበረውና ይሄን ሰምቶ አንጀቱ ተቃጥሏል። ከዛን ጠብቆ ጠብቆ ድንበር ላይ ቆመና ቁም እዚህ አለው አባቱን ኢብኑ ሰሉልን ማለት ነው። ቁም እዚህ አለው። መዲና ልትገባ የምትችለው በሁለት መንገድ ብቻ ነው አለው። አንደኛ አነ አልአዘሉ ወረሱሉላሂ ሰለላሁ ዐለይሂ ወሰለም ሁወ አልአዝ። አነ አልአዘሉ እኔ የተዋረድኩት ነኝ፣ የአላህ መልእክተኛ ደግሞ ነቢዩ ሰለላሁ ዐለይሂ ወሰለም እሳቸው የተከበሩ ናቸው ብለህ ልትተነፍስ። ይሄ አንደኛው መንገድ ነው። ሁለተኛው መንገድ ደግሞ በዚህ ሰይፌ አንገትህን አበርና ሬሳህ መዲና ይገባል፣ አለበለዚያ ግን ነቢዩን ሰለላሁ ዐለይሂ ወሰለም የምትዋጋ ሆነህ እኔ የተከበርኩት ነኝ እሱ የተዋረደው ነው ብለህ በዚህ መልኩ ልትገባ አልፈቅድልህም አለው። እንዲህ ግብ ግብ ተፈጥሮ ነቢዩ ሰለላሁ ዐለይሂ ወሰለም ደረሱና ምን አሉ? ማህ ያ ዑበይደላህ፣ ዑበይደላህ ተወው ይሄን ነገር አሉ። ተወው፣ ይሄ ከሊመቱ ዘጅር ነው እና የሚገርም ነው። የኢብኑ ሰሉል ለነቢዩ ሰለላሁ ዐለይሂ ወሰለም የነበረው ጥላቻ ልጁ ዑበይዱላህ ለነቢዩ ሰለላሁ ዐለይሂ ወሰለም የነበረው ውዴታ የሚገርም ነው እና እንደውም ዑበይዱላህ ምን ይላል? በጣም ብዙ ጥፋት አባቱ እንዳጠፋ ስለሚያውቅ ነቢዩ ሰለላሁ ዐለይሂ ወሰለም እርምጃ የሚወስዱበት ከሆነ ፍቀዱልኝ፣ እኔ ልውሰድበት እርምጃ። ምክንያቱም አንድ ሙእሚን ይገለውና እኔ ደግሞ ነፍስያ ይዞኝ ያንን ሙእሚን ገድዬ በካፊር ፋንታ ሙእሚንን ገድዬ ሙእሚንን በመግደሌ ጀነትን ማጣት አልፈልግም እና ለኢን ኩንተ አሚረን ቢቀትሊሂ ፈሙርኒ አና፣ እኔን እዘዘኝና እኔ እገለዋለሁ ሲል ነበረ። ሱብሓነላህ። ማለት ኢብኑ ሰሉል ለነቢ ስ ላ ሰለም የነበረው ጥላቻ እንዲህ ይገለጻል አይባልም፣ በጣም ድካ የደረሰ ነበረ እና በኡሁድ ጦርነት 300 የሚሆኑ ወታደሮችን ይዞ የተመለሰ ነው። በበኑ ቁረይዛ ጊዜ ነቢዩን ስ ላ ሰለም ከነ ሰሃቦቻቸው ለማጥቃት ለመግደል ከአይሁዶች ጋር የተመካከረ ነው። በበኑ ነዚር ጊዜ ነቢዩን ስ ላ ሰለም ትልቅን ድንጋይ አንከባለን አናቱ ላይ እናሳርፍና ሙሐመድን ጨፍልቀን እንግደለው፣ ከዛ በኋላ ከካብ ላይ ነው ከአጥር ላይ ነው ተንከባሎ የወደቀው ብለን እንበል ብለው የተማከሩና በምክራቸው የተሳተፈ ነው ኢብኑ ሰሉል ማለት። ላኢላሃ ኢላላህ ባጭሩ የእስላምን ብርሃን ለማዳፈን ያላደረጉት ነገር የለም እና يقولون لئن رجعنا الى المدينه ወደ መዲና የተመለስን እንደሆነ ليخرجن العز منها الاذل ከመዲና ሰዎች العز የተከበረው الاذل ያንን ወራዳ ያባረዋል ብለው አሉ። ولله العزه ክብር ልቅና የአላህ ነው። ወሊረሱሊሂ ለመልእክተኛው ነው። وللمؤمنين لا أمانيو تشمنو ولكن المنافقين لا يعلمون جن منافق أجهنن أيوك أميلا كذلك أتلو الله سبحانه وتعالى من إلال يا أيها الذين آمنوا يا أيها الذين آمنوا نانتامنا تسوّجهي لا تلهيكم أموالكم لا تلهي لال زيلي ألها كميلوك ألي توسدنو ألها مالت أتلل شنقل مالنو ألها يلهي إلها أنبالال أتلل شنقل مالنو يا أيها الذين آمنوا إن أنت آمنا تسوى شيء لا تلهيكم أتشنغلاتشه أموالكم نبرتو تشاتشو غنزبو تشاتشو أيشنغلاتشو أياتالواتشو ولا أولادكم لجو تشاتشو من دزجهو عن ذكر الله اللهن كما وصات اللهن كما ودز أيشنغلاتشو ومن يفعل ذلك إهن ميادرك مالت جنزبنا لجوتشو كالله توستا كالله من قد يكالكالوت سو كالا فأولئك اندي هلو سووش ننيا هم الخاسرون نسو كساريوشو ناتشو إلال وأنفقوا أنفقوا على وأنفقوا لقصوا ستوا مما رزقناكم እኛ እናንተን ከመገብናችሁ ከለገስናችሁ ነገር መጽውቱ من قبل ان ياتي احدكم الموت موت عندአችሁን احدكم عندአችሁን ከመምጣቱ በፊት ይላል فيقول كذا በኋላ በጤናማነት ጊዜው ያልሰጠ ሆኖ መልካም ነገር ያልሰራ ሆኖ ከአላህ ተውስታና ኢባዳ የተዘናጋ ሆኖ ልክ ሞት በሚጣደው ጊዜ እንደሚለው እንዳይሆን ረቢ ጌታዬ ሆይ ለውላ አኸርተኒ ምን አለ ትንሽ ብታቆየኝ እድሜን ብጨምርልኝ ኢላ አጀሊን ቀሪብን እስከ ቅርብ ቀጠሮ ትንሽ ጊዜ ብጨምርልኝ ፋሰደቀ ያኔ ይሄ ድል ቢሰጠኝ فصدق صدق ادرغالو مصوغتالو واكم من الصالحين كدغاغباروچم اوهنالو غيزي چمرلني يلال يعني كن ايتقمم لمن الله من يلال ولن يؤخر الله لن نو يالو سبحان الله لن لن افراشنو ادوات نافيه يبالال وينم نافيات افراش قال نج افراش قال اندኛ ምንድነው ኪቦርድ ያረብኛ ያለውም እንጂ اندኛ ማ ነው እንደዚህ ማ ይሄ افراሽ ነው ሁለተኛ ላ አፍራሽ ነው ሶስተኛ ለም አፍራሽ ነው አራተኛ ለማ አፍራሽ ነው አምስተኛ ለን ነኚ አፍራሾች ናቸው ማ ላ ለም ለማ ቀጥሎ ለን ማሻአላህ ዳሩ ኢማን ትክክል ما لا لم لما دبل ام انا لن انني بعربيا افراشوش ناجو ما ما مالت كاهم بفيت يالون نو ميافرسو لمثالي ما اكلتو البلهو منلالن لا دغمو اهوننا يودفيتن يافرسال لا اهوننا يودفيتن لمثالي لا اكل البلام مالت نو اهون لو دفيت مال بلام يونا لا اكل انا لا احب لم ان لما مضارع هنا قص لي جبتو وينم ادخلاني على فعل مضارع كزان اسكاهن مالتنا لمسالي لم اذهب اسكاهن عليكم لما اذهب اسكاهن عليكم مالتنا لن مالت دقمو يودفيت هونو بتقام ابدي نو يلوتال بتقام نيفر مالتنا يكرر مالتنا اما يكير سيهون لن يهونال الله من قال ولا يؤخر الله الله لمچم اي تاسوب مالنو نفسا نفسا الله لمچم اي اقوياتم اذا جاء اجلها اجلها بمطا الى تموتوا بمطا ساعتو بتقطرو ساعت مالنو يتقطرو ساعت بمطا بترغاغطا غزي مزغيت يلم سلازي فاذا جاء اجلهم اجلاتو بمطا غزي لا يستأخرون ساعة لا يستأخرون على ساعة عندي تنم ساعة عيكو يوم ولا يستقدمون كذا ساعة بفيتم عيموتهم ما لنا نا ولا يأخر الله نفسا إذا جاء أجلها والله خبير بما تعملون الله بمسر تنقر خبير وسط أواكينو إلى ما لنا مرحبا سلازي كمولا قدل سورة المنافقون إنني مثلا تياكي كالاتشو عنسو تياكي تأيكو إن شاء الله كمشي مالتنو كنقى وديا مالتنو سورة الجمعة نو منكراو بتاكالي متن طولو لمقبات موكرانو አሜሪካ ካናዳ ላሉ ተከታታዮች ማለት ነው ታዳሚዎች ማታ ነው የሚሆነው ጊዜው ስለዚህ እንቅልፍ ጊዜያችሁን ነው መስዋዕት ያደረጋችሁ ያላችሁት ያው ለዲን ስለሆነ ኢንሻአላህ አላህ ትልቅ አጅር ይክፈላችሁ ብዬ ዱዓ አደርጋለሁ ኢንሻአላህ ቀናት ማለት ነው ቀኖች የኛ ይቀድማል መሰለኝ ብዙ ጊዜ ከአውሮፓ ከአውስትራሊያ ለሚገቡ ወንድምህቶች ከኛ ነው የሚቀድሙት አሜሪካ ካናዳ እኛን ቀድማቸዋል ማለት ነው እንደ ፀሐይ አቅጣጫ ማለት ነው ስለዚህ አውሮፓዎችም ኦልሞስት ገና አሁን አካባቢ መሰለኝ ሱብህ አላውቅም ኤኒዌይስ ምንድነው ቶሎ ለመግባት ሞክራለሁ ኢንሻአላህ ጥያቄ ካላችሁ ማይክ ፍሪ አሰላሙ አለይኩም ወራህመቱላሂ ወበረካቱ ማሻአላህ አለይክ ያ ኡስታዝ አላህ ይጨምርልህ አላህ ለኛ ብሎ አላህ ያቆየህ ኢንሻአላህ ተዓላ በረካ አላህ አድርገ ኡስታዝ የኔ ጥያቄ መቼም ሱራው የሙናፊቆች ሱራ እንደመሆኑ መአለይህም በነርሱ ለህኩኩል ነው አስተግፈርተ لهم ለነሱ ምህረት በጠይቅም አምለም ተስተግፍር لهم ባጠይቅም ማለት የነብዩ ሰለላሁ ዐለይሂ ወሰለም ለነሱ ምህረት መጠየቅ እንኳን ምህረት አስገኝላቸው ማለት ነው እዩ ምን ያህል ወንጀላቸው ከባድ እንደሆነ ነው ይሄ የሚያሳየው ነብዩን ሰለላሁ ዐለይሂ ወሰለም አላህ አክብሯቸው እጅግ አክብሯቸው አለቋቸው ማለት ነው አሳ አንየባዐከ ረብከ መቃመን መህሙዳ ጌታ ትልቁን ደረጃ ሊሰጥህ መቃም ማለት ደረጃ ነው መህሙድ የተመሰገነ ትልቁን ደረጃ አሽፋአተል ኩብራ ሊሰጥ ይከጀላል ይላቸው ማከውንሂ አሽራፈ አልአንቢያ ወልሙርሰሊን ማከውንሂ ኡርሲለ ረህመተን ሊልዓለሚን ብዙ ፈضل ኖሯቸው ነብይ ሰለላሁ ዐለይሂ ወሰለም ሰዋኡን አለይሂም አስተግፈርተ ለሁም አም ለም ተስተግፍር ለሁም አላና አላህ ለን ይግፍር አላሁ ለሁም ለን ነው ያለው አሁን አይተናል አለ አፍራሾቹን ወለዩ አኺር አላሁ ሲል ኔቨር ማለት ነው ለን ይግፍር አላሁ ለሁም አላህ ለነሱ አይ ምህረትን አደርግም ይሄ ማለት ወንጀላቸው እጅግ በቃ ድካ የደረሰ ነው ማለት ነው ሱብሃንአላህ እሺ ከካፊሮች ስለባሱ ነው ወይ አው ካፊር በግልጽ ነው የሚዋጋው አቋሙ ይታወቃል በቃ እኔ እናንተ በመታምኑት አላምንም ነው ያለው በህይወቴስ ካለው ድረስ እናንተን እዋጋችኋለሁ ነው ያለው ኢና ቢማ ኡርሲልቱም ቢሂ ካፊሩን ያሁን ይወጣለት ነው። አላህ ኮ ሙናፊቆችን የቂያማለት ከካፊሮች በታች ዝቅ አድርጎ ማለት ጀሃነም ዝቅ በተባለ ቁጥር ቁጣቱ የበረታ ሙቀቱ የበረታ ነው የሚሄደው። ان المنافقين في الدرك الاسفل ያለው في الدرك الاسفل الاسفل ማለት የመጨረሻ አዘቅት ማለት ነው። في الدرك الاسفل من النار ከእሳት ውስጥ የመጨረሻው አዘቅት ውስጥ ናቸው አሉት። እንዲህ ነው አላህ እነሱን ይወሰፋቸው። ለምን? በጣም አስቸጋሪ ባህሪ ስላላቸው ነው። ከላይ የእስላምን ካባ ለብሰው መስጂድ ይገባሉ። ከዛን የሙእሚኖችን ምስጢር አሳልፈው ይሰጣሉ። በአሁን ሰዓት ጥሩን ቅስቀሳ የሚያደርገው ማን ነው? ሙስሊሞችን የሚያነሳሳ ማን ነው? ትምህርት የሚሰጠው ማን ነው? ብለው ይጠይቃሉ። ሙናፊቆቹ ናቸው። አህመድ ሙሐመድ የሚባሉት እነሱ ናቸው። ነገሌ ነውስታዝ ገሌ ነውስታዝ ገሌ ነውስታዝ ገሌ ሰውን ያነቋሉት እነሱ ናቸው። ያስተማሩ ያሉት እነሱ ናቸው። ፕሮግራም አለን ይላሉ። ለዲናቸው ተቆርቋሪዎች ናቸው፣ አጥባቂዎች ናቸው እያሉ ማለት ነው አሳልፈው የሚሰጡት እነሱ ናቸው። የነኚህ ሰዎች ጥፋት ምንድነው? የሙእሚኖቹ፣ የጠንካሮቹ፣ የአጥባቂዎቹ ራሳቸውን ለአላህ ማስገዛት ስለዚህ በተቻላቸው መጠን ቅንን መስራት ነው። ዲናችን በምን ያዛል? ይሄ ከሁሉ የተደበቀ አይደለም። እና አው አላህ ይስቱር ሳራ አብዱ አላህ ሱብሃነሁ ወተዓላ ይጠብቀን። እና በጣም አስቸጋሪዎች ናቸው። ወንድማችን ሰይፍ ጀዛከላህ ኸይር፣ እኛስ አሁን ከሙስሊሞች አስበልጠን ካፊሮችን እንምንወድ አሳልፈን የእስላምን ምስጥር እናቀበል ኦር እስላም እንድንመታ በር እንንከፍትስ ከምን እንመደባለን? እና ሱብሃንአላህ አላህ ሱብሃነሁ ወተዓላ በሱረቱ አሊ ዒምራን ይሄን በተመለከተ ይናገራል። በሱረቱ አሊ ዒምራን አላህ ሱብሃነሁ ወተዓላ ይሄን አስመልክቶ ምን ይላል? ይሄን አስመልክቶ ምን ይላል? ላ የተኺዝ አልሙእሚኑና አልካፊሪና አውሊያአ ሚን ዱኒ አልሙእሚኒን። ላ የተኺዝ ማለት ይሄ ነህይ ነው፣ እንዳይዙ ይላል አላህ ሱብሃነሁ ወተዓላ። ላ የተኺዝ አልሙእሚኑና አልካፊሪና አውሊያአ ሚን ዱኒ አልሙእሚኒን። ቆሽ ማሪየ ቆይ አፍዋን እዩ በቃ ተስተካክሏል። እጂ እሺ እሺ አፍዋን ያ ጀማ ሰያውና አንድ ጊዜ እት ስዋስተካክልሽ አፍዋን اخذ المؤمنون الكافرين اولياء من دون المؤمنين لا يتخذ المؤمنون አማኞች የኔባሮች اولياء لا يتخذ المؤمنون الكافرين كهاديوچن اولياء اوداج ادرغو يمستر تكافاي يلب غادنيا ارغو اياازو من دون المؤمنين كمؤمنوچ باشاغر الى لمن كهاديوچو بالله يكادو بقيام قن يكادو نبي صلى الله عليه وسلم ما يقبلوا امنت البا يهونو سوچ እስላምን የሚዋጉ ሁሉ ግዜ ማለት ነው። ሁሉ ግዜ የሙስሊሞችን ውድቀት ያላህ ባሮችን ውድቀት ነው የሚመኙት። እናንተ መልካም ነገር ሲያገኛችሁ ተሱኡሁም ይላል አላህ፣ ይከፋቸዋል። እናንተን መጥፎ ነገር ሲያገኛችሁ ደግሞ يفرحوا بها ደስ ይላቸዋል። አንዳንድ ጊዜ ጥላቻቸው ከአፋቸው ይሰማል፣ قد بدت البغضاء من أفواههم وما تخفي صدورهم أكبر لبوشاتهم مدبك أو دمو كذيبا لتنو إلى الله إنا تادعا مسلموشن مسلموشن على تارغو يميركونو كافروشن ميوداجنا يا مسلموشن مستر أصالفو لك هذه يميست من دنو متعافن تاو من إلى الله سبحانه وتعالى ومن يفعل ذلك يهن ميادرق كالله فليس من الله في شيء فليس من الله في شيء كالله قا من مقن ينتي اللوم من إلى الله بتعام كبرنا بتعام كبرنا خير سلازي سارة عبدو can we be friend with them yes non-muslim non-muslim انده سرا بالدربا انده غوره بيت عدرقال لنزو انشلال لن جن non-muslimون مالدنو كمسلم الناس بلتم لمن مسلم رسول الله ياس قزا يا الله باريانو الله يبلت اسلام يودو انيام يبلت الودو يقبال لمالدنو yes ጓደኞች አድርገን ይዘል እስላምን ልናስረዳቸው የእስላምን ብርሃን የእስላምን ፍትሃዊነት ልናሳያቸው ይገባል እና ግን ማለት ነው የኛን ፍላጎት ሲጻረሩ ማለት ነው ለምሳሌ ወደ ሰላት ጥሪ በሚደረግበት ጊዜ ኢተኸዙሃ ሁዝወን ወለዒባ መሳለቂያና መጫወቻ አድርገው ይዙታል እና ሱብሃንአላህ በአሁን ሰዓት ነገሮች ያው በሂደት የተስተካከሉ መጡ እንጂ ድሮ ሙስሊሙን እስቲንጃ የሚያደርገውን ምን አጣቢ ይሉታል ማለት ነውና በጣም ውሃ ያለ ማለት ነው መጸዳዳት ሲቻል ቆሻሻን በነጭ ልብስ ሸፍኖ መሄድ መጽዳት አይደለም እና ዲንን መሳለቂያ ሲያደርጉ የጺማችንን ማርዘም ሱሪያችንን ማሳጠር የሴቶቻችንን ሂጃብ መሳለቂያ ሲያደርጉት ያኔ በራን ከፍተም ማለት ነው ስለዚህ የነብያት መንገድ ጺም ማሳደግ የነብያት መንገድ ነው አውራትን መሸፈን ስልጣኔ ነው ብዙ ግኛ ሞደርናይዜሽን እና ሲቪላይዜሽን ዘመናዊነት እና ስልጣኔ ስለሚቀላቀልብን ነው ዘመናዊነት ፋሽን ነው ስለዚህ የሴቶች በሚኒስከርት መሄድ ታይት ማድረግ እንብርታቸውን ያሳዩ መሄድ ሸይጣን ያስተማራቸው ዘመናዊነት ነው ሲቪላይዜሽን ግን የሰው ልጅ ልብስ መልበስ ነው ድሮ የሰው ልጅ ልብስ የለው በድንቁርና ዘመን አሁን ልብስ አለው ይሄ የስልጣኔ መንገድ ነው ጥሩ ልብስ መልበስ ስልጣኔ ነው ሴቶች አውራታቸውን መሸፈን ጅቡንቡን ማለት ስልጣኔ ነው ለዚህ ሙዝ በቆዳው ስር ሆኖ ያለ ሙዝ ያምራል ንጹህ ነው ግን ያንን ቆዳ ብንልጠውና የውስጠኛውን እኛ መንበላውን ሙዝ ክፍት ብናደርገው ዝምብ ያርፍበታል ቆሻሻ ያርፍበታል ከዛ በኋላ ያንን ሰው ለመብላት ይጠየፋልና እንዴ ተገላልጠው አካላቸውን ያሳዩ የሚሄዱ ሴቶች ወንዶች ልብ ውስጥ እንደዛ ናቸው ቦታ የላቸውም ወንዶች ድንግጥ የሚሉት ጅቡንቡን ያለች ሴት ሲያዩ ነው ይሄ this natural feeling ይሄ ነው على كل حال ስለዚህ ትንሽ ጠቆም ጠቆም ያደረኩ ይመስለኛል ወንድማችን ሰይፍ ጠይቀህ ማለት ነው ይሄን እንድንናገር ሰበብ ስለሆንክ ማለት ነው መቼም ሰበብ መሆን ትልቅ ነገር ነው ለገባው ሰው ማለት ነው جزاك الله خير جزاك الله الله حجرن ያብዛው እላለሁ ማይክ ፍሪ የጠየቅሽው እህታችን ምርጥ ጥያቄ ነው የጠየቅሽው ምንድነው አንደኛ ሶስት ነገር ነው የጠየቅሽው ማለት ይቻላል ሶስት ነገር አንደኛ ሜር ነው ዝም ብሎ ሜርሊ ክርስቲያን ጓደኛ ሁለተኛ ደግሞ በጋብቻ ደረጃ ያለ ዝምድና ወይንም ቅርርብ ሶስተኛ ደግሞ ቤተሰብ ቢሆኑስ እናት አባት ማለት ወደ እስላም ይመጡ እኔ በሶስት ከፍዬ ነው ያየሁት አይደለም እህታችን ሳራ ሶስት yes እሺ አንደኛ ጓደኛ በሚለው ማለት ነው ጓደኛ በሚለው አሁንም ቢሆን ማለት ነው አሁንም ቢሆን የሚስጥር ተካፋይ ለምሳሌ ሙስሊሞች እንዲያሰቡ ነው ይሄ ሊሰራ ነው ይሄ እንዲ ሊሆን ነው whatever ተብሎ ማለት ነው የሙስሊሞችን አህዋል እየተነሳ ሚስጥር የሚሉትን እነሱ ያንን አንስቶ ማለት ነው እነሱን ስለማስደስት ማለት ነው ለምሳሌ መስጂድ ልንሰራ ነው እዚህ አካባቢና መንግስት ልንጠይቅ ነው ቢባል ማንኛውም ነን ሙስሊም የሆነ ሰው ያስደስተው እንዲ ያለ ማለት ነውና ቀድሞ ያለ ፕላን ያኔ በቃ ሚስጥር ምን ነው ነገር በደፈናው ማለት ነው አይቻለም ከቀረብናቸውስ የስ የሥራ ባልደረባ ማለት ነው አድርጎ ትምርት ቤት ሜት አድርጎ መያዝ ማለት ነው መያዝ እነሱን ይቻላል ግን ሸርጥ አለው እስላምን ልናስተምራቸው እስላምን ልናስተዋውቅ ስለ እስላም ስናወራ ማለት ነው አንደኛ በቃ ኦፕሊ ዲስከስ ለማድረግ ፈቃደኛ የሆኑ በእኛ በሙስሊምነታችን የማይሳለቁ ሞራላችንን ለመንካት የተለያዩ አጋጣሚዎችን የማይጠቀሙ ሲሆን የማይሳለቁ ሲሆን ለምሳሌ ሰላት ስንሰግድ ማለት ነው የሚሳለቁብን ከሆነ ይሄ እንትን ነው እኔ ዩኒቨርሲቲ በነበርኩበት ጊዜ ተርም ፔፐር ስንሰራ ነን ሙስሊሞች ይሳተፉ ነበር አልহামዱሊላ ፔፐር ላይ የነበረኝ ተሳትፎ ጠንካራ ነበር አልহামዱሊላ እንግሊዘኛን ግራማቲካሊ አልহামዱሊላ ደና ስለነበርኩኝ ጽፋለው አረቃለው ብዙ አስተያየት ተሰጣለው ሰላት ሰዓት ሲደርስ ግን ማለት ነው በቃ አይ ሹድ ስቶፕ ሂር እላለው ብድግ ብዬ እሰግዳለሁ ሰላቴን እሚገርመው ከመደጋገሙ የተነሳ ምን ይሉኛል አረ ሰላት ደርሶብሃል ሰላት ደርሶብሃል ሰዓት ደርሶብሃል ይሉኝ ነበርና በቃ አስለመድኳቸው ማለት ነው ያን ጊዜ ግን እነሱ የሚያሾፉብኝ ቢሆኑ whatever ቢሆን አይ ሹድ ስቶፕ ዳት ሪሌሽን ይሄ ነው ለዚህ ነው አላህ ያን ጊዜ እነሱ ማለት ነው የሚያሾፉ የሚሳለቁ ከሆነ እውነትን የሚያስተባብሉ ከሆነ ያኔ በቃ ፈላ ተቁዑዱ ማአሁም ከነሱ ጋር ተቀማመጡ ነው የሚለው አላህ አንድ ይሄ ነው ሙስሊሞች ሲሆኑ ደግሞ እነሱን የበለጠ ማቀረብ አለብን አንዳንድ ጊዜ ነን ሙስሊሙ በባህሪው ኦርበ ምናምን ሊገጥመን ይችላል ከሙስሊሙ የበለጠ እንደ ፊትና ሆኖ ያን ጊዜ ማሻአላ ጀዛክላ ሳራና ያን ጊዜ ምንድነው የሚሆነው ምንም ቢሆን ራሳችንን አሳምነን ማለት ነው የሙስሊሞችን ወዳጅነት ማለት ነው ማጠናከር አለብን ማጠናከርና የበለጠ ተቆርቋሪ መሆን አለብን ለምን አላህ የሚወደው ነገር አስበልጠን መውደድ ስላለብን ይሄ ነው የነን ሙስሊም ሴትን ማግባት ኦር ሴት ሙስሊም ሆና ነን ሙስሊሙን ማግባት በተመለከተስ እንዴት ይታያል ነው በመጀመሪያ ደረጃ ሙስሊም የሆነች ሴት ነን ሙስሊም የሆነን ወንድ ማግባት አትችልም ለምን ሲባል ኢንፍሉዌንሱ የወንድ ልጅ ስለሚበልጥ ማለት ነው የወንድ ልጅ ስለሚበልጥ አትችልም ያ ኢንሻአላህ ራሷ ኢንሻአላህ ራሷ ምንድነው የሚፈቀደላት አይፈቀደላትም ይሄን ሌላ ጊዜ እናያለን not the woman ወንዶቹ ነን ሙስሊም የሆነችን ሴት ያገባሉ ይሄ እንዴት ነው ነው አንደኛ yes ነን ሙስሊም የሆነችን ሴት የምናገባበት ሸርጥ አለው ሸርጡ ምንድነው አንደኛ ኢስላም ዶሚናንት ሲሆን የበላይ ሲሆን በአካባቢው ኢስላሚክ መድረሳ ሲኖር ፍች እንኳን ቢካሄድ ማለት ነው ሚስት ነን ሙስሊም የሆነች ሚስት ወደ ቤተሰቦቿ ይዛ ልጆቿን ስትሄድ ልጆቿ የማይከፍሩ ከሆነ የሚማሩት ኢስላሚክ መድረሳ ከሆነና the ruling party ማለት ነው ወይንም ገዢው ፓርቲ ወይንም አሳዳሪው ሙስሊም መንግስት ሲሆን ለሷ ጋራንቲ የሚሰጣት መሆን አለበት ባደ ቁወት الاسلام ነው አለበለዚያ ግን ይሄ ባልሆነበት ሁኔታ ማለት ነው ልክ እንደ ጨው ውሃ ውስጥ ከገባ በኋላ ጨው እንደሚሟሟው ሊሟሙ አይሆንም። ይሄም ሰፊ ትንተና አለው። ለዚህ ሸርጥ አለው ማለት ነው። በሶስተኛ ደረጃ እና የመጨረሻው አንድ የሰለመ ወንድም ወይንም የሰለመች እህት ከነን ሙስሊም ወንድሞቿና እህቶቿ ጋር ወይንም አባትና እናት ጋር ያላት ሪሌሽንስ እንዴት ይሆን? ይህም በተመለከተ አንደኛ ሁለት ሀቅ ነው ያላቸው። አንደኛ ያው የመቀራረቡ ሲደመር ዝምድና፣ ዝምድናን እነሱ ደግሞ ዝምድና የሚባል ለየት ያለ ቦንድ ስላለ የዝምድና ሀቅ አላቸው። ሲቸገሩ ሊረዱ፣ ሲታመሙ ሊጠየቁ፣ ልዩ እንክብካቤ ሊደረግላቸው እህት፣ ወንድም፣ አባት፣ እናት ማለት ነው። አባትና እናትን ወሳሂቡሁማ ፊ ዱንያ ማዕሩፋ፣ በዱንያ በመልካም ተኗኗሯቸው ነው የሚለው አላህ ሱብሓነሁ ወተዓላ። ግን ሆኖም እንደዚህም ሆኖ ኢፍ ዘይ አር አክቲንግ አጌንስት ኢስላም ኢፍ ዘይ አር ኢነሚ ቱ ሙስሊምስ፣ አሁንም ማለት ነው አሁንም ሙስሊም ይቀድማል። ለዚህ አንድ ምሳሌ ልስጣችሁና በዚህ ሰናበታችኋለሁ። ያ ምንድን ነው ምሳሌው? ሙስአብ ኢብኑ ዑመይር በበድር ጦርነት አንድ ወንድሙ ይማረካል። ሙስአብ ኢብኑ ዑመይር ማለት ሰፊ ነው ታሪኩ። ወደ መዲና ከተላኩት ሰፊሮች አምባሳደሮች መካከል አንዱ ነው። ከዛን ለመዲና ሰዎች መስለም ሰበብ የሆነው እሱ ነው። ወንድሙ ተማርኮ ይመጣል፣ የበድር ዕለት ማለት ነው። ወንድሙ ተማርኮ ሲመጣ እናታቸው በጣም ሀብታም ነች። ቤተሰቦቻቸው ኢኮኖሚካሊ በጣም ትልቅ ደረጃ የነበሩ ሰዎች ናቸው። ከዛ በኋላ ተማርኮ ሲመጣ ወንድሙ ከዛን ሙስአብ እዛ መዲና ውስጥ ነበረ። ነብዩ ሰለላሁ ዐለይሂ ወሰለም የመዲናን ምርኮኞች ለሙሃጅሮች አከፋፍለው ነበርና ከዛ በኋላ አንድ ሰሃቢ የሙስአብ ኢብኑ ዑመይርን ወንድም ምሰሶ ላይ አስሮት ሙስአብ ይመጣል። ወንድሙ ሙስአብ መምጣቱን ሲያይ ፈገግ ይላል፣ ሳቅ ይላል። ማለት ሙስአብ ወንድሜ መጣ፣ ከዛን ያስፈታኛል፣ ያስለቅቀኛል ብሎ ነው የመጣው። ከዛን ሙስአብ ቀረብ ሲል ግን የተናገረው ንግግር ቢማ ኢዝዘሀብ፣ በወርቅ ውሃ ቢጻፍ ተገቢው ነው ይላሉ የታሪክ ሰዎች። ከዛን ምን አለው? ልክ ቀረብ ሲል በደንብ አድርገህ እሰረው ይህን ሰው ይለዋል። ሙስአብ ነው ለሰሃቢዩ የሚለው፣ ወንድሙን እኮ ነው። ይህን ሰው በደንብ አድርገህ እሰረው፣ ጠበቅ አድርገህ እሰረው፣ ሀብታም እናት አለችው፣ ጥሩ ገንዘብ ትከፍልሃለች ሲለው ወንድሙ ድንግጥ ይልና ሙስአብ አነ አኹክ፣ ሙስአብ እኔ እኮ ወንድምህ ነኝ ሲለው ሙስአብ ምን አለው? ለስተ አንተ አኺ፣ አንተ ወንድሜ አይደለህም። ማለት ጣዖት እያመለክ አላህን እየካድክ ነብዩን እየተዋጋህ ማለት ነው። ለስተ አንተ አኺ፣ ወንድሜ አይደለህም። ኢነማ አኺ ሃዛ፣ ወንድሜማ ይህ አንተን ያሰረው ነው። ቀድ ፈረቀ በይኒ ወበይነከ ልእስላም፣ በእኔና በአንተ መካከል ኢስላም ለያይቷል፣ ግርዶሽ ሆኗል ይለዋል። እና እንደዚህ ነው ማለት ነው። if they are waging war against islam ያን ጊዜ አቃዛ ላይ ይብቃይ መስመር ነው። ይሄ ነው እንትን አብራርቸው ከሆነ ሳራ አብዱ ውስጥ አንዳንድ ስጪኝ። اللهم صل وسلم وبارك على محمد وعلى اله واصحابه ومن تبعهم باحسان الى يوم الدين والسلام عليكم ورحمه الله وبركاته الى لقاء اخر